ኻብ ጐደና ጽድቂ ኻብ ክኑር መንገዲ በቲ ኣላ ጊስ ዘንቢለ ኻብ ሓቂ ንሰይከየ ግዝ ንቕዱስ ዕላማ ብግበርቲ ዑኒ ወዲ ኸብኩስማ በደለይ ከቢድካ ኃጢአተይ መሪሩካ ኦ ኣምላኸይ ንገበለይ ደምስሲኻ ፈልፋሊ ማይ ህይወት ዝኾንካ ኣምላኸይ ከቶ ዘይተጽም ከለኻኒ ንዓይ ንዓኻ ሓዲገ ናብ ካል ጠንቢተ ንቓዕዘየ ዕኩር ሓትቢ ማይ ኩዒተ በደለይ ከቢዱካ ኃጢአተይ መሪሩካ ኦ ኣምላኸይ ንገበነይ ደምስሲኻ እቲ ዘርአኻኒ ኣርኣያ ዘንጊዐ ኣሰርካ ኸምስዓብ ንዓኻ ኽድዐ ናብ ረብሓ ናይ ስጋ ዘንቢሉኒ ልበይ ኣነስ ክኽብረካ ኣይክኣልኩን ጐይታይ በደለይ ከቢዱካ ኃጢአተይ መሪሩካ ኦ ኣምላኸይ ንገበነይ ደምስሲኻ ዓለም ስጋ ሰይጣን ብሓደ ሓቢሮም ኣንጻር ናይ እምነተይ መጥቃዕቲ ኸፊቶም ኣይክኣልኩን ኣነ መጥቃዕቶም ክምክት ዓላማይ ኣስሒቶም ኣውድቑኒ ብሓጢኣት በደለይ ከቢዱካ ኃጢአተይ መሪሩካ ኦ ኣምላኸይ ንገበነይ ደምስሲኻ ኃጢአት ብምንዛዝ በደል ብምንሳሕ ዕድገት ኃጢአት ኣለው ብደምካ ብምንጻሕ በሊቕረበለለይ ይእመን በለለይ ኃጢአተኛ እየ ደምስሶ ገበነይ በደለይ ከቢዱካ ኃጢአተይ መሪሩካ ኦ ኣምላኸይ ንገበነይ ደምስሲኻ በደለይ ከቢዱካ ኃጢአተይ መሪሩካ